الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين وخاتم النبيين نبينا محمد وعلى آله وأصحابه أجمعين ومن اهتدى بهداهم إلى يوم الدين. أدماجوتشاتشن، السلام عليكم ورحمة الله وبركاته. كنبي الله إبراهيمنا نبي الله لوط بحالا يمتوت نبياتوش عباتنا لسيهنو النرسم نبي الله يعقوبنا نبي الله يوسف ناتشو. الله يا نبي الله يوسف انتاريك يا وردو نبياتشن عليه الصلاة والسلام بتام حزن لا بنبر وبت وقت نبر نبياتشن عليه الصلاة والسلام يا صدقوت የቁረይሽን ሸርና ጥንሰሳ ሲከላከሉላቸው የነበሩ በጣም የሚወዷቸው አጎታቸው አቡ ጣሊብ መጀመሪያ ሞቱ። ረሱል ሰለላሁ ዐለይሂ ወሰለም ይህንን ሐዘን ሳይጨርሱ እንደገና አጎታቸው በሞቱ በሶስተኛው ቀን ሌላ ሐዘን ልባቸው ውስጥ ገባ። እነሆ ከኡመተ ሙሐመድ የመጀመሪያዋ ሙስሊም የሆነችው የሴቶች የጀነት መቤት لرسول صلى الله عليه وسلم اكبر الناداغافياچو የነበረችው አባለቤታቸው سيدة خديجة رضي الله عنها ከዚህ ዓለም በሞት ተለየች። رسول صلى الله عليه وسلم በዚህ ጊዜ ከመዘናቸው የተነሳ ይህ አመት عام الحزن ወይም የሐዘن አመት ተብሎ ተሰይሞ ነበር። አድማጮቻችን የነብዩ ﷲ ዩሱፍ ታሪክና የነብያችን አለይሂ ሰላቱ ወሰለም ሐዘን ምን አገናኘው ብላችሁ ልትጠይቁት ይችላላችሁ። የነብዩ ﷲ ዩሱፍ ታሪክ ይዘቱ ትምህርት ያለበት ቢሆንም የሚያዝናና የሚያስደስትና የሚያስገርም ክስተቶችን ያቀፈ ሲሆን ዑለማዎች እንደሚያብራሩልን አላህ የነብያችንን አለይሂ ሰላቱ ወሰለም ሐዘን ሊያቃልልላቸው የነብዩ ﷲ ዩሱፍን ታሪክ በዚች ወቅት አወረደዋሉ። አሁን ወደ ነብዩ ﷲ ዩሱፍ ታሪክ ስንመጣ የዩሱፍ ወንድሞች 11 ሲሆኑ 6ቱ ከአንድ እናት 4ቱ ደግሞ ከሁለት እናቶች ሲወለዱ ዩሱፍና የመጨረሻው ልጅ ወንድሙ ቢንያም ደግሞ ከሌላ ከአንድ እናት ነበር የተወለዱት። ነብዩ ﷲ ዩሱፍ በዚህ ጊዜ እድሜያቸው 12 ሲሆን አባታቸው ያዕቆብ ዩሱፍንና ወንድሙን ቢንያምን ከተቀሩት ልጆቻቸው ሁሉ እጅግ በጣም መውደዳቸው ብቻ ሳይሆን ይህንንም ውዴታቸውን በገሃድ ያሳዩ ነበር። ነብዩ ﷲ ያዕቆብም ዩሱፍን ከመውደዳቸው የተነሳ በጣም ይንከባከቡትና አንድ አፍታ እንኳን ካጠገባቸው እንዲለይ አይፈልጉም ነበር። በዚህ ጊዜ የዩሱፍ ወንድሞች ቅናት ከቀን ወደ ቀን እጅግ በጣም እየከፋ መጣ። አላህ የዚህን ታሪክ ሲጀምርልን نحن نقص عليك احسن القصص بما اوحينا اليك هذا القران يا محمد እኛ ባንተ ላይ ይህን ቁርአን በማውረዳችን እጅግ ያማረ ተከታታይ የሆነ ታሪክን ተርክልሃለን። ወኢን ኩንተ ሚን ቀብሊሂ ለሚነል ጋፊሊን ከዚህ በፊትም ስለዚህ ታሪክ ከዘንጊዎች አንዱ ከሆንክ አለ አላህ። እን ቃለ ዩሱፍ ለአቢሂ ያ አበቲ ዩሱፍም ለአባቱ ያዕቆብ አባቴ ሆይ ባለው ጊዜ إني رأيت أحد عشر كوكبا والشمس والقمر رأيتهم لي ساجدين أسرح عند كوكبوك صحي الناج أرك أجمر لني سيسجدوا لين بهلمي أيه على نبي الله يعقوب يا يوسف وندموش كنات بمستاوس سياست أنككوت قال يا بني لا تقصص رؤياك على إخوتك ልጄ ሆይ ለወንድሞች ህልምህን እንዳትተርክላቸው ፈየኪዱ ለከከይዳ ተንኮልን ይጠነስሱብሃል ኢነ ሸይጣነ ልልኢንሳን ዐድውን ሙቢን ሸይጣንም ለሰው ልጅ ግልጽ የሆነ ጠላት ነው አሉ። ነቢዩላህ ያዕቆብን በመቀጠል አላህ ለልጃቸው ዩሱፍ ያሻውን ሲያበስሩለት وكذلك يجتبيك ربك ويعلمك من تأويل الأحاديث جيتاهم اندزهم ما درقوا لنبينا تمرتو يحل من فتشي استمرهال ويتم نعمته عليك وعلى آل يعقوب سقاون بانتنا بيعقوب زريا لا ياسفنال كما أتمها على أبويك من قبل إبراهيم وإسحاق باباتوچهم إبراهيمنا إسحاق لايس أقاون اندا سفنه اللو إن ربك عليم حكيم جيتاهم أواكينا تببنيانو عالوت لقد كان في يوسف وإخوته آيات للسائلين በዩሱፍና በወንድሞቹ ታሪክ ውስጥ ለጠያቂዎች አስደናቂ ምልክት አለበት አለ። አንድ ቀን የዩሱፍ ወንድሞች ተሰብስበው ሲያወሩ إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة ዩሱፍና ወንድሙ ከኛ የበለጠ በአባታችን የተወደዱ ናቸው እኛም ቁጥራችን ከአስር የበለጠ ሆኖ ሳለ إن أبانا لفي ضلال مبين አባታችን በግልጽ ስህተት ውስጥ ነው ያለው አሉ። ከቅናታቸውም የተነሳ اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم يوسفن قدلوت ويم كزيش مريت أرقوت النات قالوت የአባታችሁን ፊት የግላችሁ ይሆንላችኋል ወይም የበለጠ አባታችሁ ለእናንተ ጊዜ ይሰጣል ማለታቸው ነው። ወተኩኑ ሚን ባዕዲሂ ቀውመን ሷሊሂን ከዚያ በኋላ መልካም ሰዎች ትሆናላችሁ አሉ። ተመልከቱ ታላቅ ማዕሲያ ለማድረግ ተነስተው ከዚያ በኋላ ተውባ ለማድረግ ነየቱ ማለት ነው። ታላቅ ወንድማቸው ይሁዳ የከፋ ነገር እንዳይደርስበት ፈልጎ قال قائل منهم لا تقتلوا يوسف والقوه في غيابه الجب يوسفن አትግደሉት የውሃ ጉድጓድ ውስጥ ወርውሩትና يلتقطه بعض السياره ان كنتم فاعلين يوسفن ከአባቱ ማራቃቹ ካልቀረ በሀገሩ የሚያልፉ መንገደኞች አግኝተውት ይወስዱታል አላቸው። ምክራቸውንም እንደጨረሱ ወደ አባታቸው ተሰበሰቡና መጡ። قالوا يا أبانا ما لك لا تأمننا على يوسف وإنا له لناصحون አባታችን ሆይ ምን ነው ስለ ዩሱፍ የማታምነን እኛ ለሱ አዛኞች ነን አሉ። أرسله معنا غدا يرتع ويلعب وإنا له لحافظون نجا كنيا غار اندي وطالا كونا سيبلا سيچاوت يولان إنيام بدن بنن كباك كبوالن عدو أباتاچوم سيگاتاچون سيگلسون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون يوسف نزاچو هداچو سلرسوم بمزنگاتاچو دنگت تاكولا ببلاو يكفا هزن مستقبالو قالوا قالوا لئن أكله الذئب ونحن عصبة إنا إذا لخاسرون አባታችን ሆይ እኛ ከአስር በላይ ስለሆነን በእርግጥም ተኩላ ቢበላው እኛ ከሳሪዎች ነን አሉና አባታቸውን አታለው ዩሱፍን ይዘው መሄድ ጀመሩ። فلمّا ذهبوا به واجمعوا ان يجعلوه في غيابه الجب ዩሱፍን የውሃ ጉድጓድ ውስጥ ሊጥሉት ሁሉም በአንድ ቃል ተስማምተው ይዘው ተሄዱ አለ አላህ። እዚህ ላይ ቁርአን ፈሳሪዎችም ሲናገሩ የዩሱፍ ወንድሞች ከቀናታቸው የተነሳ ዩሱፍን መንገድ ላይ ይዘውት ሲሄዱ ይመቱት ነበር አሉ። ከዚያም ተባብረው የ12 ዓመት እድሜ ወንድማቸውን በጣም የጠለቀና የጨለመ ጉድጓድ ውስጥ ጣሉት። ዩሱፍ ጉድጓድ ውስጥ እንደተወረወረ ያረፈው በጉድጓድ ውስጥ ባለ ትልቅ ቋጥኝ ድንጋይ ላይ ነበር። በዚህ ጊዜ አላህ ዋህ ያወረደበት ወአውሐይና ኢለይህ ለቱነቢአነሁም ቢአምርህም ሃዛ ወሁም ላ የሽዑሩን። ያ ዩሱፍ ወንድሞችህን ስለዚህ ድርጊታቸው ምንም ሳያውቁ ትነግራቸዋለህ አለ አላህ። ወጃኡ አባሁም ኢሻአን የብኩን፣ ማታ ኢሻ ላይ እያለቀሱ ወደ አባታቸው መጡ። የኢሻን ወቅት የመረጡበት ምክንያት ያንን ጊዜ እንደሚታወቀው እንዳሁኑ መብራት ስለሌለ የውሸት ሲያለቅሱ እንዳይታወቅባቸው ነበር። ቃሉ ያ አባና ኢና ዘሀብና ነስተቢቁ ወተረክና ዩሱፍ ዒንደ መታዒና ፈአከለሁ ዝዕብ። አባታችን ሆይ እንወዳደራለን ብለን ዩሱፍን ዕቃችን ዘንድ ትተነው ሳለ ተኩላ መጥቶ በላው አሉ። ወማ አንተ ቢሙእሚንን ለና ወለው ኩና ሷድቂን፣ እኛ እውነተኛ ብንሆንም እንኳን አታምነንም አሉ። ወጃኡ አላ ቀሚስህ ቢደምን ከዝብ፣ የዩሱፍን ልብስ የውሸት ደም ቀብተውት ወደ አባታቸው መጥተው ነበር። አሁንም ዑለማዎች ሲናገሩ የዩሱፍ ወንድሞች በጋርደው ደሙን የዩሱፍን ልብስ ቀብተውት ነበር ለአባታቸው ያመጡት አሉ። በዚህ ጊዜ አባታቸው በደም የተቀባውን ልብስ እያገላበጠ ያ አላህ፣ ምን አይነት አዛኝ ተኩላ ነው! የልጄን ልብስ ሳይቦጫጭቅ የልጄን ስጋ በላው አሉ። ቃለ በል ሰወለት ለኩም አንፍሱኩም አምራ፣ ነፍሶቻችሁ ይህን ክፉ ድርጊታችሁን እንድትፈጽሙ አበጃጀችላችሁ። ፈሰብሩን ጀሚል፣ ሰብር ማድረግ መልካም ነው። ወላሁ ልሙስተዓኑ አላማ ተሲፉን፣ እናንተም በምትሉትም የምታገዘው በአላህ ነው በማለት አዘኑ። ወጃአት ሰያረቱን ፈአርሰሉ ዋሪደሁም ፈአድላ ደልዋ፣ መንገደኞችም መጡና ውሃ ሊቀዱ በአልዲያቸውን ወደ ጉድጓዱ ሰደዱ። በዚህ ጊዜ ዩሱፍ በአልዲው ላይ ተንጠልጥሎ ከጉድጓዱ ውስጥ ብቅ ሲል ቃለ ያ ቡሽራ ሃዛ ጉላም፣ የምስራች ይህ ልጅ ነው አለ። ወአሰሩሁ ቢዳዓ፣ እንደ ሸቀጥ አድርገውትም ሸሸጉት። ወላሁ ዓሊሙን ቢማ ያዕመሉን፣ አላህ በሚሰሩት ሁሉ አዋቂ ነው። ወሸረውሁ ቢሰመንን በክስን ደራሂመ ማዕዱዳ፣ ዩሱፍን በርካሽ በጥቂት ድርሃሞች ሸጡት። ወካኑ ፊህ ምን ዛሂዲን፣ ቢያስፈልግም ከዚያም ዋጋ ቀንሰው ይሸጡት ነበር አለ አላህ። ወቃለ አለዚ እሽተራሁ ምን ምስረ ሊእምራአቲህ አክሪሚ መስዋ፣ ዩሱፍን የገዛው ሰው ከግብፅ አገር የገንዘብ ሚኒስቴር ሲሆን ለሚስቱን ተንከባክበሽ ጠብቂው አላት። አሳ አን የንፈዐና አው ነተኺዘሁ ወለዳ፣ ሊጠቅመንም ይችላል ወይም እንደ ልጃችን ልንወስደው እንችላለን አለ። ዩሱፍን የገዛው ሚኒስቴር ሴት መቅረብ ስለማይችል ለብዙ ዓመታት ልጅ አልነበረውም። ስለዚህ ዩሱፍን እንደ ልጁ ለመውሰድ ሞክሮ ነበር። ወከዛሊከ መከና ሊዩሱፈ ፊል አርድ ወሊኑዓሊመሁ ምን ታዕዊል አልአሓዲስ፣ በዚህ አይነት ሁኔታ ለዩሱፍ በምድር ላይ አመቻችተንለት የህልምንም ፍቺ እንድናስተምረው ነው አለ አላህ። ወላሁ ጋሊቡን አላ አምሪህ ወላኪን አክሰረ ናስ ላ ያዕለሙን፣ አላህ በነገሮቹ ላይ ሁሉ አሸናፊ ሲሆን ነገር ግን ብዙ ሰዎች አያውቁም አለ። ወለማ በለገ አሽደሁ አተይናሁ ሁክመን ወዕልማ፣ ዩሱፍም አድጎ ጥንካሬ ሲያገኝ ጥበብና እውቀት ሰጠነው። ወከዛሊከ ነጅዚ ልሙሕሲኒን፣ በእንደዚህ አይነት ሁኔታ መልካም ሰሪዎችን ምንዳቸውን እንከፍላለን። አሁን ዩሱፍ ዕድሜው 17 ሲሞላ መልኩ ወደር የለውም ነበር። ረሱል ሰለላሁ ዐለይሂ ወሰለም እስራ እና ሚዕራጅ ባደረጉበት ወቅት ዩስፍን አይቸው ነበር አሉ። አላህ የፈጠረውን ቁንጅና ግማሹን ሰጥቶታል አሉ። የሚኒስቴሩ ሚስት ይህንንም ቁንጅና ስታይ ከልክ ያለፈ ነቢዩላህ ዩስፍን ተወዳቸው ጀመር። ወራወደትሁ ለቲ ሁወ ፊ ቤቲሃ አን ነፍሴ፣ የቤቱም እመቤት ነፍሱን አባበለችውና ወገለቀት አልአብዋበ ወቃለት ሐይተ ለክ፣ የደጃፉን በር ዘጋጋችና ተዘጋጅቼልሃለሁ ና አለችው። ቃለ መአዘ ላህ፣ በአላህ እጠበቃለሁ አለ ዩሱፍ። ኢነሁ ረቢ አሕሰነ መስዋይ፣ መጠጊያ ሰጥቶኝ ኑሮዬን ያሳመረልኝ ጌታዬን፣ የቤቱን ባለቤት ማለቱ ነው፣ እንዴት እከደዋለሁ? ኢነሁ ላ ዩፍሊሑ ዛሊሙን፣ እነሆ በደለኞችም አይድኑም አለ። ወለቀድ ሀመት ቢህ፣ በልቧም አሰበችው ከጀለችው። ወሀመ ቢሃ ለውላ አን ረአ ብርሃነ ረቢህ፣ እርሱም በልቡ አስቧት ነበር የጌታውን ማስረጃ ባያይ ኖሮ አለ አላህ። ነቢዩላህ ዩሱፍ ስላየው ማስረጃ ላይ የተለያየ አቋል ወይም አባባል አለ። አባቱ ነቢዩላህ ያዕቆብ ጣቶቻቸውን ሲነክሱ ግድግዳ ላይ አየ ተብሏል። ሰይድና ጅብሪልንም አየ ያሉም አሉ። አላህ ግን አንድ ማስረጃ አሳይቶታል ማለት ነው። ከዛሊከ ሊነስሪፈ አንሁ ሱአ ወልፋሕሻ፣ ማስረጃችንን ያሳየነው በእንደዚህ አይነት ሁኔታ ከዩሱፍ አስጠያፊ ነገሮችንና ዚናን ልናረቅለት ፈልገን ነው አለ አላህ። ኢነሁ ሚን ዒባድና ልሙክለሲን፣ እርሱም አላህን በእኽላስ ከሚገዙት ባሪያዎቹ አንዱ ነው አለ። ሴትየዋም የዩሱፍን እምቢተኛነት ስታይ ትለምነውና ትለማመጠው ጀመር። ከዚያም አልፋ ዩሱፍን ልትይዘው ቤት ውስጥ ከኋላው ትሮጥ ጀመር። ወስተበቀ አልባበ ወቀደት ቀሚሰሁ ሚን ዱብር፣ ተሽቀዳድሟት በሩን ሊከፍት ሲታገል እርሷም ከኋላ ስትጎትተው ከኋላው ልብሱን ቀደደችው። የሚኒስትሩ ሚስት ጸጉሯን አበጅታ ተቀባብታ ተጋጊጣ ዩሱፍ ላይ እንደ ተንጠለጠለች ድንገት በሩ በቁልፍ ይከፈትና ሁለቱም በዚህ አይነት ሁኔታ ላይ እንዳሉ የሴትየዋ ባል ያገኛቸዋል። አድማጮቻችን፣ ኢንሻአላህ በሚቀጥለው ሳምንት ሚስቱን በዚህ አይነት ሁኔታ ያገኘው ሚኒስቴር ምን እንደሚልና አቋሙ ምን እንደሆነ የተቀረውን የነቢዩላህ ዩሱፍን ታሪክ የያዘውን ሁለተኛውን ክፍል ብኢዝኒላህ በሚቀጥለው ሳምንት ይዤላችሁ ቀርባለሁ። ሱብሓነከላሁመ ወቢሐምድከ አሽሀዱ አን ላኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢሌይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ራሕማን ራሒም፣ አልሐምዱሊላሂ ረቢል ዓለሚን፣ ወሰላቱ ወሰላሙ አላ ሰይድ ልሙርሰሊን ወኻተመ ነቢይን ነቢይና ሙሐመድን ወዓላ አሊሂ ወአስሓቢሂ አጅመዒን ወመን እህተዳ ብሁዳሁም ኢላ የውም ዲን። አድማጮቻችን አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ባለፈው ሳምንት የነቢዩላህ ዩሱፍን ታሪክ በጀመርንበት ወቅት የዩሱፍ ወንድሞች እንዴት ከቅናታቸው የተነሳ ዩሱፍን የውሃ ጉድጓድ ውስጥ እንደጣሉት፣ ከዚያም መንገደኞች አግኝተውት ለግብፅ ሚኒስትር በርካሽ ዋጋ እንደሸጡትና ዩሱፍ እዚህ ቤት ውስጥ አድጎ 17 ዓመት ሲሞላው የሚኒስቴሩ ሚስት ከዩሱፍ ቁንጅና የተነሳ ወዳው ስታባብለውና በግድ ስትከጅለው አይተናል። ዩሱፍ አላህን የሚያስቆጣ ነገር አልሰራም ብሎ ይህችን ሴት ሸሽቶ በሩን ከፍቶ ሊያመልጥ ሲሞክር ነበር ያለፈው ሳምንት ትምህርታችንን ያቆም ነው። አሁንም በመቀጠል ወስተበቀ አልባበ ወቀደት ቀሚሰሁ ሚን ዱብር፣ ወደ በሩ ተሽቀዳደመና በሩን ሊከፍት ሲታገል አምልጦ እንዳይሄድ ልትይዘው ስትሞክር ልብሱን ከኋላው በኩል ቀደደችው። ወአልፈ ያ ሰይደሃ ለደልባብ፣ ባሏን በር ከፍቶ በዚህ ጊዜ ሲገባ አየችው። አሁን ሁሉም ተደናግጠው ዝም ባሉበት አፍታ የራሷን ጥፋት ለመሸፈን ፈጠን ብላ قالت ما جزاء من أراد بأهلك سوءا مستهن لكفات يفلقات سو قطعت من دنو عليكنا يوسف أهن بدام سلم متودو تزالاتنا بالوا يوسف يقدل بلون داي فردبت بلا ودي أولاك الربتشو طياكي راسوا من سمست الجمرج إلا أن يسجن أو عذاب أليم متاسر ويم السامامي كتات مكتات إنجي ليلة يلبت مالج نبي الله يوسف ملبال واسك السوء قال هي راودتني عن نفسي إرسوانج نفسين ودزي درقيت ستاباب بلينبرتشو ألو በዚህ ጊዜ ሌላ ምስክር ለነብዩላህ ዩሱፍ መጣላቸው። በተፍሲር ላይ ስለዚህ ምስክር የተለያየ ግለሰብ እንደሆነ ቢነገረንም ለመጥቀስ ያህል እቅፍ ውስጥ የሚገኝ ህፃን ነው አላህ እንዲናገር አድርጎት የተናገረው ያሉ አሉ። ሌሎች ደግሞ ከባሏ ጋር የመጣው የሚስቱ አጎት ነው ብለዋል። ወሸሂደ ሻሂዱ ሚን አህሊሃ ከሴትየዋ ቤተሰብ መስካሪ ሲመሰክር ኢንካነ ቀሚሱሁ ቁደ ሚን ቁብል ፈሰደቀት ወሁወ ሚን አልካዚቢን ልብሱ የተቀደደው ከፊቱ በኩል ከሆነ እርሱ ዋሽቷል እርሷ እውነተኛ ነች አለ። ወኢንካነ ቀሚሱሁ ቁደ ሚን ዱቡር ፈከዘበት ወሁወ ሚን አልሳዲቂን ልብሱ የተቀደደው ከኋላ በኩል ከሆነ እርሷ ዋሽታለች እርሱ እውነተኛ ነው አለ። ፈለማ ረአ ቀሚሱሁ ቁደ ሚን ዱቡር ቃለ ኢነሁ ሚን ከይድኩን ኢነ ከይድኩን ዐዚም ባሏም የዩሱፍ ልብስ ከኋላ በኩል መቀደዱን ሲያይ ይህ የሴቶች ጥንሰሳ ነው ጥንሰሳችሁ ወደር የለውም አለ። ዩሱፍ አዕሪድ አን ሃዛ የሴትየዋን ባል ያ ዩሱፍ ይህን ነገር ተወው ቦታ አትስጠው ወስተግፊሪ ሊዘንቢክ ኢነኪ ኩንቲ ሚን አልኻጢኢን አንቺም ለኃጢአትሽ ጌታሽን ምህረት ጠይቂ ከስህተተኞች ውስጥ አንዷ ነሽና አላት። እዚህ ላይ የባሏን አቋምና እርምጃን አስመልክቶ ሰይድ ኹጥብ ሲናገሩ ለደረሰው ክስተት ሚስቱን አልቀጣም ወይም ዩሱፍን ከቤቱ አላስወጣም አሉ። የዚህም ምክንያት ከህብረተሰቡ ከፍተኛ ክፍል ውስጥ ነን ወይም ሃይ ክላስ የሚባሉት የሸረፍ ነገር ወይም የክብር ነገር ብዙ አይጨንቃቸውም አሉ። አሁን በሚኒስቴሩ ቤት የደረሰው ክስተት ቀስ በቀስ በከተማ ውስጥ እየተወራ ተዳረሰ። وقال نسوة في المدينة امرأة العزيز تراود فتاها عن نفسه በከተማው ያሉ ሴቶች የሚኒስቴሩ ሚስት እርሷ ዘንድ የሚሰራውን ባሪያዋን ከጅላው አባበለችው። قد شغفها حبا የርሱም ውዴታ አሸንፏት ሳለ እና ለነራሃ ፊ ضላል ሙቢን እኛ ግልጽ በሆነ ስህተት ውስጥ ሆና እናገኛታለን አሉ። ፈለማ ሰሚዐት ቢመክሪህን አርሰለት ኢለይህን ይህንንም ሐሜታቸውን ስትሰማ ጥሩ የእራት ግብዣ አድርጋ የከተማውን ሴቶች ቤቷ ጠራቻቸው። وأعتدت لهن متكئا وآتت كل واحدة منهن سكينا يمدقفو بتم تراست اتشاچونا مقب كبلا غار ليان داندو ست اتشاچو على لك انقدوچو بلاونيزو مقبو المقرات سجمرو وقالت اخرج عليهن نبي الله يوسف ودسيتو چو مجلس قبانا ታያቸው አለች። ፈለማ ረአይነሁ አክበርነሁ ልክ ነቢዩላህ ዩሱፍን ሲያዩት በነፍሳቸው ላይ ትልቅ ሆነባቸውና አደነቁትና ቁንጅናው መቋቋም አልቻሉትም፣ አቃታቸው። ወቀጣዕና አይዲየሁን ምን እንደሚያደርጉ ሳይሰማቸው እርሱን ብቻ እያዩ ጣቶቻቸውን መቆራረጥ ጀመሩ። እዚህ ላይ አላህ ጣቶቻቸውን ቆረጡ አላለም። ምክንያቱም አንድ ጊዜ ብቻ አይደለም የቆረጡት፣ ጣቶቻቸውን ቆራረጡ ነበር ያለው። ተመልከቱ፣ አንድ ሰው መርፌ ሲወጋ ትንሽም ቢሆን ይሰማዋል። እነዚህ ሴቶች ምን እያዩ ነበር ጣቶቻቸውን የቆራረጡት? ሱብሓነላህ። ወቁልና ሓሸ ሊላህ ለአላህ ጥራት ይግባውና አሉ። ማ ሃዛ በሸረን ኢን ሃዛ ኢላ መለኩን ከሪም፣ ይህ የሰው ልጅ አይደለም፣ ይህ ያማረ መልአክ እንጂ ሌላ አይደለም አሉ። የሚኒስቴሩ ሚስት ከሴቶቹ እጅ የሚፈሰው እንደሚያየች ቃለት፣ ፈዛሊኩን ለዚ ሉምቱነኒ ፊህ፣ ለዚህም ነው ለሱ ባለኝ ውዴታ የወቀሳችሁኝ ያማችሁኝ አለች። ወለቀድ ራወትሁ አን ነፍሲሂ ፈስተዕሰም፣ በእርግጥም እኔ ከነፍሱ አባበልኩት እምቢ በማለቱ ግን ጸና አለች። ወለኢን ለም የፍዓል ማ አምሩሁ ለዩስጀነነ ወለየኩነነ ምን አሳግሪን፣ የማዘውን ነገር የማይሰራ ከሆነ ይታሰራል፣ ከሚዋረዱት ውስጥም አንዱ ይሆናል ብላ ዛተች። ይህ ነገር እንደተፈጠረ የሀገሪቱ ሴቶች እያንዳንዳቸው ለራሳቸው ፈልገውት ነቢዩላህ ዩሱፍ ላይ ተረባረቡበት። በዚህ ጊዜ ነቢዩላህ ዩሱፍ ይህን ነገር በጣም ስለጠላ አላህን ይጣራ ጀመር። ቃለ ረቢ ስጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይ፣ ጌታዬ ሆይ እነርሱ ወደሚጋብዙኝ ወደሚጠሩኝ መንገድ ይልቅ ወደ ዝሙት ማለቱ ነው እስር ቤቱን እመርጣለሁ። ወኢላ ተስሪፍ አኒ ከይደሁነ አስቡ ኢለይህነ ወአኩም ሚነል ጃሂሊን፣ ተንኮላቸውን ባትከለክልልኝ ወደ እነርሱ በማዘንበል ከስህተተኞች አንዱ እሆናለሁ አሉ። ፈስተጃበ ለሁ ረብሁ ፈሰረፈ አንሁ ከይደሁን፣ አላህም ጥሪውን ሰምቶት የሴቶቹን ተንኮል ተከላከለለት። ኢነሁ ሁወ ሰሚዑ ልዓሊም፣ እርሱም ሰሚና አዋቂ ነው። ثم بدا لهم من بعد ما رأوا الآيات ليسجننه حتى حين، أهنم يرسون سهنت كتغلس الله جو بوهالام يتبلا شو يمنستر ومستسم اسكت أرادرس يوسف اللي أسرو تماكرو. سيدنا ابن عباس اندابرا روت يمنستر ومست سيتو چون ቤቷ አንጥታ በዩሱፍ እንዲፈተኑ ካደረገች በኋላ አሁንም አላርፍ ብላ በከተማ ውስጥ የጠፋውን ስሜን አጥራልኝ በማለት ባሏን ተማጸነችው። ከብዙ ምክር በኋላም ነቢዩላህ ዩሱፍን አህያ ላይ አስቀምጠዋቸው ሰዎች ከበሮ እየመቱ ከተማውና ገበያ ውስጥ በመዞር ዮሱፍ የአለቃውን ሚስት ስለከጀላት እስር ቤት እንዲገባ ተፈርዶበታል እያሉ ያውጁ ጀመር። አሁን ነቢዩላህ ዮሱፍ እስር ቤት እንደገቡ ወደኸለ ማአሁ ስጅኑ ፈተያን፣ ከዮሱፍም ጋር ሁለት ወጣቶች ወይም ባሪያዎች እስር ቤት ገቡና ያዩትን ህልም ለነቢዩላህ ዮሱፍ ይነግሩ ጀመር። قال احدهما اني اراني اعصر خمرا، عندኛው እኔ የወይን መጠጥ ስጠምቃየሁኝ አለ። وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه. ولتنيا دقمو كأناتي لاي أمورا دابو سيبلا أيوهالا. نبئنا بتأويله فتشون نقرن إنا نراك من المحسنين. إنيام كدقوش عندو هنا نو يمت التاينالو. نبي الله يوسف سيملسو قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما. ودزي السربيت من لكلاتشون مقب من اندهون سالنقراتشو أي درساتشوهم. ذلك مما علمني ربي يهم الله كاستمارن أوقات نوالو. نبي الله يوسف ازي السربيت ياسقباتشو قدايو ساسشنقاتشو يلق سووش با الله عندنت علما مناتشو يبلت انداسشنقاتشو لنزيهو لسووش كنقرواتشو بوحالا ينزيهن سووش حلم مفتاح جمرو. يا صاحبي السجن أما أحدكما فيسقي ربه خمرا. يا أسر بيت قواد دنيو تشيهوين عندن ياتشو نقسم متأتيات التال. وأما الآخر فيصلب فتأكل الطير من رأسي. عندن ياتشو دقمو يسك لنا كأناتو لاي أمورات بلالج بلو سفسر الله تشو تسكّل على يتبالو سوية اتعو سلالة مارو يهل منيزت لما كير اني كوي ايهو تهلم اند زيادة لم بلو لزلاب برسل. نبي الله يوسف اقوارتو تنا قدي الامر الذي فيه تستفتيان. يا يمت تتأيكو تيهل ما تشوفيكي تفتصموان لكير ايش لما لواتشو. አሁን እነዚህ ሁለቱ ሰዎች የእስር ቤት ቅጣታቸውን ጨርሰው ሲወጡ ነብዩላህ ዩሱፍ ቀጠለው ለዚያም ህይወቱ ለሚተርፈው ማለትም ንጉሱን መጠጥ ታጠጣለህ ለተባለው እذكرني عند ربك ጌታ ወይም ንጉሱ ዘንድ አስታውሰኝ ወይም አማላጅ ሁንልኝ ብለው ነብዩላህ ዩሱፍ ጠየቁት. فأنساه الشيطان ذكر ربي. شيطانم سويو يوسف النكوس زند اندا يستاوس اسرساو. فلبث في السجن بضع سنين. يوسفم كنكوس ارداتا بمكجلو ليلى تجماري امتاتوچن باسر بيت وسط اسالف على الله. يهكستت يمياستمرن يا الله بارياوش من جزيم ارداتا مكجل ياللبن كا الله بجامهونو. انديام تاريك تناغاريوش سيابرارون بزي جزي سيدنا جبريل ودى نبي الله يوسف متو يا يوسف ما انو كون دمو تشر يادانه بلو تيكاچو. الله بلو منلسو ما انو كقودقوادو استيعوتا. الله بلو منلسو ما انو باريا هون سالة نسانة تسطة. الله بلو منلسو ما انو كسيتو تشوت انساسا يادانه. الله بلو منلسو تاديا كأسر بيت لموتات ما انو ارداتا ايتا يكيان لهو بمالت وقصواتشو. نبي الله يوسف ام اسر بيت اندالو عندك ان حقريتون يميقزاو نقوس بدام يتوساس بحلم ايه. وقال الملك إني أرى سبع بقرات سمان يأكلهن سبع عجاف. إني بهلمي سبات كستة لاموج متو ليلوش سبات يسب لاموج سبلو أيهاتشو. وسبع سنبلات خضر وأخر يابسات. እንደዚሁ ሰባት የደረቁ አዝመራዎች መጡና ሰባት ለምለም የሆኑ አዝመራዎች ላይ ተጠምጥመው አወደሟቸው አለ. ያ ايها الملأ افتوني في رؤياي ان كنتم للرؤيا تعبرون. እናንተ ታላላቅ ሰዎች ሆይ ህልምን ፍቱልኝ ህልምን መፍታት የምትችሉ ከሆነ አለና ተማጸናቸው ምክንያቱም በጣም ስላስጨነቀው ነው قالوا ادغاث احلام النرسوم سيملسولت يهلم يتدبلالك أن يتوساس بهلم نوالوت وما نحن بتأويل الأحلام بعالمين إنيام يهلموشن فتش أواكي وچ عيدلن مالوت أهون ياك نبي الله يوسف غار اسر بيتين برونا أهون ينقسم متتات اچي هونو يوسف تزالونا እኔ የህልሙን ፍቺ አመጣላችኋለሁ ወደ ዩሱፍ ላኩኝ አለ። ዩሱፍ አዩሃ ሰዲቅ ወደ ዩሱፍም ሲሮጥ መጥቶ ታማኙ ዩሱፍ ሆይ ሰባት ከሲታ ላሞች መጥተው ሌሎች ሰባት የሰቡትን ላሞች ሲበሏቸውና እንደዚሁ ሰባት የደረቁ አዝመራዎች መጥተው ሰባት ለምለም የሆኑ አዝመራዎች ላይ ተጠምጥመው ሲያወድማቸው የታየበትን ህልም ፍታልን አለ። የህልሙንም ፍቺ ወደሚጠብቁ ሰዎች ይዤው እንደመለስና ፍቺውን እንዲያውቁት ነው አለ። ነቢዩላህ ዩሱፍም ሲመልሱ قال تزرعون سبع سنين دعبا ሰባት አመታት በተከታታይ ትዘራላችሁ እንደ ልብም ታጭዳላችሁ ፈማ ሐሰብቱም ፈዘሩሁ ፊ ሱምቡሊሂ ኢላ ቀሊላን ሚማ ታእኩሉን ነገር ግን ካጨዳችሁት ውስጥ የምትበሉትን ብቻ አስቀርታችሁ ወደፊት ስለሚያስፈልጋችሁ የተቀረውን እንዳለ ተውት አለ ነብዩላህ ዩሱፍ የህልሙን ፍቺ ብቻ ሳይሆን كنا من مريو غار ينقراتشو جمر ثم يأتي من بعد ذلك سبع شداد يأكلن ما قدمتم لهن إلا قليلا مما تحصنون كزيان بوهلا زناب يمي زنببت كتكيت بستكر ودقون ياسكمت أچوتن سنك يمي فج سبات يدرك عمتات يمتال ንጉሱ በዚህ ህልም ፍቺ በጣም ተደሰተና ተገረመ። ማን ነው የኔን ህልም ከነ መፍቲሄው ያቀረበልኝ ብሎ ጠየቀ። وقال الملك اعطوني به ንጉሱም አምጡልኝ አላቸው። የንጉሱም መልእክተኛ ከእስር ቤት ሊያወጣው ወደ ዩሱፍ ሲመጣ ነብዩላህ ዩሱፍ حق ሳይጠራልኝ ከዚህ እስር ቤት አልወጣም በማለት የነጉሱን መልእክተኛ መለሱት። አድማጮቻችን ነብዩላህ ዩሱፍ እንዴት ይሆን ከእስር ቤት የሚወጡት? እነዚያን ወንድሞቻቸውን ከብዙ አመታት በኋላ በምን መልኩ ይሆን የሚያገኙአቸው? የመጨረሻውን ክፍል በሚቀጥለው ሳምንት ኢንሻአላህ ይጀላችሁ ቀርባለሁ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته الرحمن الرحيم الحمد لله رب العالمين ولي الصالحين وناصر المظلومين وأصلي على خير المرسلين نبينا محمد وعلى آله وأصحابه أجمعين አድማጮቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬ የነብዩላህ ዩሱፍን ታሪክ ስናጠቃለን ነብዩላህ ዩሱፍ በግፍ እስር ቤት ከገቡ በኋላ የንጉሱን ህልም የሚፈታ በሀገሪቱ ጠፍቶ ነብዩላህ ዩሱፍ ከእስር ቤት የህልሙን ፍቺና መፍትሄውን በማቅረባቸው ንጉሱ ተደንቆ ነብዩላህ ዩሱፍን ከእስር ቤት አውጡና አምጡልኝ ብሎ ሲያዝ ነብዩላህ ዩሱፍ የታሰርኩበት ጉዳይ ሳይጣራ ከዚህ እስር ቤት አልወጣም ማለታቸውን አይተናል። ረሱል ሰለላሁ ዐለይሂ ወሰለም ይህን አስመልክተው ሲናገሩ አላህ ይርሐመውና ወንድሜ ዩሱፍ ምንኛ ሰብረኛ ነው እኔ ብሆን ኖሮ መጀመሪያ ከእስር ቤት ወጣ ነበር አሉ። ንጉሱም ዩሱፍ እስር ቤት ለምን ገባ ብሎ ጠያይቆ መጨረሻ ላይ አንድ ነገር እንዳለ ተጠራጥሮ ጣቶቻቸውን የቆረጡትን ሴቶች ሰብስቦ ዩሱፍን በነፍሱ ከጅላችሁ ስታባብሉት አስጠያፊ ነገር አይታችሁበታል ወይ ብሎ ጠየቃቸው። እነርሱም ሲመልሱ ቁልና ሐሸ ሊላሂ ማ ዓሊምና ዓለይሂ ሚን ሱ ለአላህ ጥራት ይግባው ዩሱፍ ላይ ምንም መጥፎ ነገር አላየንም አሉ። قالت امرأة العزيز الآن حصحص الحق በዚህ ጊዜ የሚኒስትሩ ሚስት በጥፋት አስላመነችና የዩሱፍ ሐቅ እየወጣ ስለሆነ አነ ራወድቱሁ አን ነፍሲሂ ወኢነሁ ለሚነ ሷድቂን እኔ ነኝ በነፍሱ ወደ እኔ እንዲከጅል ያባበልኩት እርሱ እውነተኛ ነው ብላ ንጉሱ ፊት ለፊት አመነች። وقال الملك ائتوني به استخلصه لنفسي نغسوم يا يوسف اونتنيانتنا راسون ماسكبرو اسدنقوت ودني امطولين يوسفن يغلي ادرغواللو عليه نبي الله يوسفم كاسر بيوتو ود نغسو سيمطو نغسوم يوسفن باناغرو غزي የበለጠ በዩሱፍ አደብ አሳቢነትና አስተዋይነት ተገርሞ ያ ዩሱፍ ዛሬ አንተ እኛ ዘንድ ከፍተኛና ታማኝ ቦታ አለህ አለው። قال اجعلني على خزائن الارض يوسفም የሀገሪቱ ግምጃ ቤት ኃላፊ አድርገኝ اني حفيظ عليم እኔ ተንከባካቢና አዋቂ ነኝ አለ። አሁን ዩሱፍ ግብጽ አገር ውስጥ የግምጃ ቤት ኃላፊ ሆኖ ሳለ ለዚያ ንጉሱ ላየው ህልም ይዘጋጅ ጀመር። ሀገሪቷን በሚያስገርም ሁኔታ አዝመራውንና ምግቡን እየቆጠበና እያብቃቃ ሰውን ማኖር ጀመረ። በዚህ ጊዜ የንጉሱ ህልም እውነት እየሆነ መጣ። ሰባቱ አዝመራ የተትረፈረፈበት ዓመታት አልፎ ሰባት የድርቅ ዓመታት መጣ። ይህም ድርቅና ችግር የዩሱፍ ወንድሞች የሚኖርበት ሀገር ፍልስጤም ድረስ ገባና በዚያ ሀገርና በጎረቤት ሀገር ምግቡ በሙሉ እጅግ በጣም ውድ በሆነ ዋጋ ይሸጥ ጀመር። የዩሱፍ ወንድሞች በእርግጥ ከነቤተሰቦቻቸው የምግብ እጥረት ያዛቸው። በዚህ ጊዜ የዩሱፍ ወንድሞች የግብጽ የግምጃ ቤት ኃላፊ ምግብ በድሮ ዋጋ ይሸጣል ማለትን ሰምተው ትንሹ ወንድማቸውን ቢንያምን ሲያስቀሩ ሁሉም ተሰብስበው ምግብ ሊሸምቱ ግብጽ አገር ገቡ። وجاء اخوته يوسف فدخلوا عليه فعرفهم وهم له منكرون يوسف زند سيመጡ يوسف አወቃቸው ነገር ግን እነርሱ አላወቁትም ነበር። ወለማ جهزهم بجهازهم قال اتوني باخ لكم من ابيكم سنቃቸውን አዘጋጅቶላቸው ሲጨርስ ከአባታቸው በኩል የሆነውን ወንድማቸውን አምጡልኝ አለ። الا ترون اني في الكيل وانا خير المنزلين اني ካስተናጋጆች ሁሉ የተሻልኩ አማልቼ የምጭን መሆነን አታዩም ወይ አለ። በሚቀጥለው ጊዜ ስትመጡ ወንድማችሁን ይዛችሁት የማትመጡ ከሆነ ምንም የሰንቅ ጭነት እኔ ዘንድ የላችሁም እኔንም እንዳትቀርቡኝ አለ። ወንድሞቹም አባቱን በጥብቅ ጠይቀን እናመጣዋለን በማለት ለነብዩላህ ዩሱፍ ቃል ገቡላቸው። የዩሱፍ ወንድሞች ስንቃቸውን የሚገዙበትን ከሀገራቸው የሚሸጥ ሸቀጥ ነበር ይዘው የመጡት። አሁን ነብዩላህ ዩሱፍ ለአገልጋዮቻቸው ሲያዟቸው ሊሸጡት ይዘውት የመጡትን ሸቀጥ የሰጠናቸው ስንቅ ውስጥ ሳያውቁ ደባልቁላቸውና ወደ ቤተሰቦቻቸው ሲመለሱ ስንቃቸውን በነፃ እንደሰጠናቸው አውቀው የበለጠ ከጅለው እንዲመለሱ ፍላጎት አለኝ አላቸው። فَلَمَّا رَجَعُوا إِلَىٰ أَبِيهِمْ قَالُوا يَا أَبَانَا مُنِعَ منا መልከኤል ወደ አባታቸውም ሲመለሱ አባታችን ሆይ ካሁን በኋላ ስንቅ ተከልክለናል ፈአርስል ማዕና አኻና ነክተል ወኢና ለሁ ለሓፊዙን ታናሽ ወንድማችንን ከእኛ ጋር ላከውና ስንቃችንን እንጫን እኛም ወንድማችንን ጠባቂ ነን አሉ። قال هل آمنكم عليه إلا كما أمنتكم على أخيه من قبل أباتاچوم يعقوب انديت نانتن امنالو كزي بفيت بوندمو يوسف امنياچو ساله فالله خير حافظا الله نو يتشاله طباقي وهو ارحم الراحمين السمك ازاغنوچ يبلط ازاينو علاچو اباتاچن هوي لنشطو كزي زنو يهدنو شقط تملسولنال يه يا گمجا بيت حلافي ደግና ጥሩ ስለሚንከባከበን ወንድማችንንም ወስደን በርሱ ስምም አንድ ጭነት እንድናገኝ ቢንያምን ከኛ ጋር ላከው በማለት አባታቸውን ተማጸኑት። ያዕቆብም ቢንያምን ፈጽሞ ከናንተ ጋር አልልክም መልሳችሁ ልታመጡት በአላህ ስም ቃል ኪዳን ካልገባችሁልኝ በስተቀር በማለት ልጆቹን ቃል ኪዳን ካስገባቸው በኋላ بنيام أبراتشون ديهد فكدلت ولما دخلوا على يوسف آوى إليه أخاه يا يوسف وندموچم يوسف ودال بسي قبو يوسف وندمون بنيام لا يتتمت مبتنا قال إني أنا أخوك فلا تبتئس بما كانوا يعملون إني وندم مهنين ወንድሞች በሰሩብን ግፍ እንዳታዘን እንዳትቆጫለው። አሁን ዮሴፍ ወንድሙን እርሱ ዘንድ ሊያስቀርብ ፈለገና ለዚህም ሐሳብ አላህ በልሃታ መጣለት። የወንድሞቹንና የቢንያምን ስንቅ ካስጫነ በኋላ ነብዩላህ ዮሴፍ ዘንድ የሚሰሩትን ሰዎች የንጉሱን የእህል መለኪያ ዋንጫ በቢንያም ጭነት ውስጥ ቀስ ብለው እንዲያስቀምጡ አደረገና ከዚያም ልክ ወንድማቸውንና ስንቃቸውን ይዘው ጉዞ ሊጀምሩ ሲንቀሳቀሱ ثم أذن مؤذن أيتها العير إنكم لسارقون እናንተ ባለግመሎች ሆይ ሰርቃችኋል የሚል ጥሪ ተጣራ። የዮሴፍ ወንድሞችም ተደናግጠው ወደ ተጣሪው አዘነበሉና ምንድነው የጠፋባችሁ እቃ ብለው ጠየቁ። የንጉሱ የእህል መስፈሪያ ዋንጫ ጠፍቶናል ይዞ ላመጣውም አንድ ግመል ጭነት ይሰጣዋል አሉ። የነብዩላህ ዮሴፍ ወንድሞች እዚህ ሀገር ልናጠፋል መጣንም እኛም ሌቦች አይደለንም በማለት ነብዩላህ ዮሴፍ ዘንድ የሚሰሩትን አገልጋዮች በመለመንና በመተናነስ ማናገር ጀመሩ። قال فما جزاؤه ان كنتم كاذبين የነብዩ الله يوسف አገልጋዮችም ሲጠይቋቸው በእናንተ ሀገር በያዕቆብ ህግ ዋሽቶ የተገኘ ሰው ቅጣቱ ምንድነው ብለው ጠየቋቸው። قالوا جزاؤه من وجد في رحله فهو جزاؤه يسرقون እቃ በጭነቱ ውስጥ የተገኘበት ሰው እርሱ ነው ቅጣቱን የሚቀበለው አሉ። በያዕቆብ ህግ የሰረቀውን እቃ ሸሽጎ የተገኘበት ሰው ለእቃው ባለቤት ባሪያ ይሆናል ብለው አስረዱ። የነብዩላህ ዮሴፍ አገልጋዮች የጠፋውን እቃ መፈተሽ ሲጀምሩ ለማስመሰል ብለው መጀመሪያ በሌሎቹ ጭነት ጀመሩና ከዚያ የቢንያም ጭነት ላይ ሲደርሱ የጠፋውን እቃ አወጡት። كذلك كدنا ليوسف بزي عينت هنيتا يوسف وندمون ارسو زند يمياسك ربتن بالحاتا سينو ما كان ليأخذ أخاه في دين الملك إلا أن يشاء الله بقبس نقص دم بنا حق مسرت وندمون ماسك ارتاي چلم الله كاشاو بستكر بمالت الله قرآن لينقرن مالتنو አሁን የነብዩላህ ዩሱፍ ወንድሞች ያላቸው ጥላቻ እስካሁን ስላልጠፋ ዩሱፍንና ወንድሙን ባገኙት አጋጣሚ ይወነጅሏቸው ነበር። قالوا إن يسرق فقد سرق أخ له من قبل أهن أرسو بنيامن مالتاچو نو يهن ينغسون وانچا بيسرق كزي بفيت وندمم بيهن سرقوالالو يهم يوسف مالتاچو نو بأرغتم يوسف لج هونو سالا سرقو نبر يسرقوم يا إناتو أبات سيگزا ينبرون طاؤو سيهون يوسف دبقو يزوت كبيت كوتا بوحالا مانم سو سايايو سباب روت نبر اهون وندمو چو يهن سرقوت بلو بزي بتكدس سراو يوان اجلوت نبر يوسفم يهن بسما جيزي قدشتوننا نديتون سايا سايا چو وستو عمكو سالة قال انتم شر مكانا بلبو انانتا يبلت الشرنيوش ناچوالا والله اعلم بما تصفون الله يمتلوتن هلو يبلت اواقينوالا قالوا يا ايها العزيز ان له ابا شيخا كبيرا انتا يتكبرك منستير هوي يهلج تالاك شماق اللي اباتالو فخذ احدنا مكانه اننا نراك من المحسنين بلجو فانتا كنيا وسط انداچنن وسد انيا كملكام سريوچ هونه انا يحلنا لوت قال معاذ الله ان ناخذ الا من وجدنا متاعنا عنده اقاچنن كاغنينبت ليلا يتليه سو كموسد بالله نتبقالن ان اذا الظالمون انجدياوس انيام بدايوچ نن አልዋቸው አሁን የነብዩ الله يوسف ወንድሞች ቢንያምን የሚያስመልሱበት መንገድ ምንም ሲያጡ فلمستيئسوا منه خلصوا نجيا بزيم ተስፋ ሲቆርጡ ገለላሉና መመካከር ጀመሩ ታላቅ ወንድማቸውም ይሁዳ የሚባለው ከአባታቸው ጋር በአላህ ስም ቃል እንደገባቸው አታውቁም ወይ? ومن قبل ما فرطتم في يوسف كذب فيتم يوسف لا يقف سرتاچوال فلن ابرح الارض حتى ياذن لي ابي او يحكم الله لي اباته قال فقدلني بستقر ወይም አላህ ካልፈረደልኝ በስተቀር ይህችን ምድር ለቅቄ አልንቀሳቀስም አለ። وهو خير الحاكمين እርሱ ከሁሉ የተሻለ ፈራጅ ነው አለ። ወደ አባታችሁ ተመለሱና አባታችን ሆይ ልጅህ ሰረቀ በሉ። ይህን የምንመሰክርበት በደንብ ካወቅንና ካረጋገጥን በኋላ ነው። ልጅህም እንደሚሰርቅ በቀድሚያ አናውቅም ነበር እኛ እነተኞች ነን በሉና አባታችሁን አሳምኑ ብሎ ወደ አባታቸው ላካቸው። እነርሱም ወደ አባታቸው ሄደው ይህን ባሉ ጊዜ قال بل سولت لكم انفسكم امرا አሁንም ነፍሳችሁ ይህን ሴራችሁን ልትፈጽሙ ታዘዘችላችሁ فصبر جميل ትግስት ማድረግም መልካም ነው አላህ ሶስቱንም ልጆችን እንዲመልስልኝ ይከጅላለሁ እነሆ هو العليم الحكيم እነሆ እርሱም አዋቂና ጠበበኛ ነው وتولى عنهم وقال يا اسف على يوسف يعقوبም ከነርሱ ተገለለና وحزني بيوسف لا يعلم القص جمر وبيدت عيناه من الحزن فهو كظيم كلقصو يتنسى عينو طرا ويمتاوره حزنتنيانا تكاجم هنا نبي الله يعقوب عيناچو اسكيتاور درس مالقساچون يايو سوچ سلا يوسف اياسبك راسن تغوداله ويمتاطفانه ويبلو سيمكرواچو قال انما اشكو بثي وحزني الى الله ጭንቀቴንና ሐዘኔን የምከሰው ለአላህ ብቻ ነው። ወአዕለሙ ሚነላሂ ማ ላ ተዕለሙን፣ ከአላህ በኩልም የማታውቁትን አውቃለሁ አሉ። ቀጥለውም ልጆቼ ሆይ ወደ ግብፅ ተመለሱና የዩስፍንና የወንድሞቹን አክባር ፈልጉልኝ አሏቸው። የነቢዩላህ ዩሱፍ ወንድሞችም ወደ ግብፅ ተመልሰው ዩሱፍ ወዳለበት ሲገቡ ያ አዩሃ ልዐዚዙ መሰና ወአህለና ዶር፣ የተከበርከው ሚኒስቴር ሆይ እኛንና ቤተሰቦቻችንን ችጋር ያዘን፣ ርካሽና ዋጋ የማያወጣ ሸቀጥ ይዘን መጥተናል። ይህን ውሰድና ድሮ የምትሰጠንን ያህል ስንቅ ስጠን፣ እኛም ላይ ሰደቃ አድርግ አሉት። ኢነላህ የጅዝል ሙተሰድቂን፣ አላህ ሰደቃ የሚሰጡትን ምንዳቸውን ይከፍላቸዋል አሉ። በዚህ ጊዜ ዩሱፍ ወንድሞቹ ሰደቃ እስከ መለመን መድረሳቸውና በጣም መዋረዳቸውን ሲያይ ልቡ አዘነና ቃለ ሀል ዓሊምቱም ማ ፈዓልቱም ቢዩሱፍ ወአኺህ ኢዝ አንቱም ጃሂሉን፣ ለመሆኑ ጃሂሎች በነበራችሁ ጊዜ በዩሱፍና ወንድሙ ላይ የሰራችሁትን ግፍ ታስታውሳላችሁ? ቃሉ አኢነከ ለአንተ ዩሱፍ፣ አንተ ያ ዩሱፍ ወንድማችን ነህ ብለው በድንጋጤ ጠየቁት። ቃለ አነ ዩሱፍ ወሃዛ አኺ፣ አዎ እኔ ዩሱፍ ነኝ፣ ይህ ወንድሜ ነው አሉ። እነርሱም ተደናግጠው ቃሉ ተላሂ ለቀድ አሰረከ ላሁ ዓለይና ወኢንኩና ለኻጢኢን፣ ወንድሞቹም በአላህ እንምላለን፣ አላህ አንተን ከኛ የተሻለ አደረገ፣ እኛም ስህተተኞች ብንሆንም አሉ። ቃለ ላ ተስሪበ ዓለይኩም ልየውም፣ ዩሱፍም ዛሬ እናንተ ላይ ወቀሳ የለባችሁም። የግፊሩ ላሁ ለኩም፣ አላህ ይምርላችኋል። ወሁወ አርሐሙ ራሒሚን፣ እርሱ ከአዛኞች የበለጠ አዛኝ ነው። እዝሃቡ ቢቀሚሲ ሃዛ ፈአልቁሁ ዓላ ወጅህ አቢ ያእቲ በሲራ፣ ይህን ልብሴን ወደ አባታችሁ ውሰዱና የአባቴ ፊት ላይ ወርውሩት፣ የታወረው ዓይኑ ይመለስለታል አለ። ስትመለሱም ደግሞ ቤተሰቦቻችሁን ይዛችሁልኝ ነው አለ። ወለማ ፈሰለት ልዒር፣ ወንድሞቹም ልብሱን ይዘው ወደ ፊልስጢን ወደ አባታቸው ጉዞ ለመጀመር ሲንቀሳቀሱ ቃለ አቡሁም ኢኒ ለአጅዱ ሪሐ ዩሱፍ ለውላ አንቱፈኒዱን፣ አባታቸውም ዛሬ የዩሱፍን ሽታ እየሸተተኝ ነው፣ የምለውን ነገር በዋዛ ባትወስዱት አሉ። ቃሉ ተላሂ ኢነከ ለፊ ضላሊከ ልቀዲም፣ አጠገቡም የነበሩ ሰዎች በአላህ እንምላለን፣ አንተ በቀድሞ ስህተትህ ውስጥ ነው ያለኸው አሉት። አሁንም ስለ ዩሱፍ ብቻ ነው የምታስበው አሉት። ፈለማ አንጃ አልበሺሩ አልቃሁ ዓላ ወጅሂሂ ፈርተደ በሲራ፣ መልእክተኛው መጥቶ የዩሱፍን ልብስ ያዕቆብ ፊት ላይ ሲወረውር የያዕቆብ ዓይን እንደገና ማየት ጀመረ። ቃለ አለም አቁል ለኩም ኢኒ አዕለሙ ሚነላሂ ማ ላ ተዕለሙን፣ እኔ እናንተ የማታውቁትን ከአላህ አውቃለሁ አላልኳችሁም ወይ? ቃሉ ያ አባና እስተግፊር ለና ዙኑበና ኢና ኩና ኻጢኢን፣ ልጆቹም አባታችን ሆይ ለኃጢአታችን አላህን ምህረት ጠይቅልን፣ እኛም ስህተተኞች ነበርን አሉ። ቃለ ሰውፈ አስተግፊሩ ለኩም ረቢ፣ አላህን ለኃጢአታችሁ ምህረት እጠይቅላችኋለሁ። ኢነሁ ሁወ ልገፉሩ ረሒም፣ እርሱም መሐሪና አዛኝ ነውና አለ። አሁን የዩሱፍ ወንድሞች አባታቸውንና ቤተሰቦቻቸውን ይዘው ግብፅ አገር ደርሰው ፈለማ ደኸሉ ዓላ ዩሱፍ አዋ ኢለይህ አበወይ፣ ዩሱፍም ወዳለበት ሲገቡ ወላጆቹ ዩሱፍ ላይ ተጠመጠሙበትና አቀፉት። ከዚያም ሁሉም ቤተሰቦቹ ለነቢዩላህ ዩሱፍ ስጁድ ወረዱ። በዚህ ጊዜ ወደ አባቱ አዘነበለና መጀመሪያ ጊዜ 11 ከዋክብት ፀሐይንና ጨረቃን ጭምር በህልሜ ለእኔ ሰጋጆች ሆነው አየኋቸው ብሎ ለአባቱ የነገረውን ህልም አስታውሶ وقال يا أبتي هذا تأويل رؤياي من قبل أباتي هوي يهكستت كذب فيت لا يهوت حلم فتشنو قد جعلها ربي حقا جيتا يمؤون أدرقو ألو أدماجو تشاچن ينبي الله يوسف تاريك بكفيلو يهنسي مثل በሚቀጥለው ሳምንት ኢንሻአላህ የነብዩላህ አዩብን ታሪክ ይጀላችሁ ቀርባለሁ። ሱብሃነከላሁመ ወቢሐምዲከ አሽሃዱ አላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።